ፍጡሩ እና ምክንያቱ ምንድነው በሚል ሰፋ ያለ ነገሮችን እንዳስሰናል። የነቢያቶችና መልእክተኞች ማስኩሊታቸውን በተመለከተ ወንድ መሆናቸውን በተመለከተ የዚህ ጥበቡ ምስጢሩ ምን እንደሆነ ተንተነን አይተናል። ከዛም ባሻገር ደግሞ የሴት ነቢያት ወይም የሴት መልእክተኛ አለ ወይስ የለም በሚለው ርዕስ ስር ደግሞ በእስላም አስተምህሮት ውስጥ ወንዶች እንጂ መልእክተኛና ነቢይ ተደርገው የተላኩት ሴቶች ነቢይት ወይም ደግሞ ሴቶች መልእክተኞች ተደርገው አልተላኩም። ይህ ተፈጥሮን መቃረን ነው። እንዲሁም ደግሞ የተለያዩ መልሶችን አይተናል። አንዳንድ የሴት ነቢይት አሉ ብለው ለሚያምኑ ዑለማዎችም ደግሞ ከዶክተር ዑመር ሱሌማን አልአሽቃሪ ኪታብ ላይ የሴት መልእክተኛ ወይም የሴት ነቢይት እንደሌለ ቁርአናዊና ሐዲሳዊ በሆኑ ማስረጃዎች በጸና ማስረጃዎች ለማሳየት ሞክረው ነበር። የዛሬው የመጨረሻው ክፍል ላይ የሚሆነው አላህ ፈቃዱ ከሆነ በሁለት ነጥቦች ላይ ያውጠነጥናል። የመጀመሪያው matters which are unique to the prophets and messengers not shared by other human beings. በሌሎች ሰዎች ተጋሪነት የሌላቸው መልእክተኞችና ነቢያቶች ብቻ ለነሱ የተሰጠ ነገሮች አሉ። ሌሎች የሰው ልጆች የማይጓሯቸው ለመልእክተኞችና ለአላህ ነቢያቶች ብቻ የተሰጡ ነገራቶች አሉ። ለምሳሌ የመጀመሪያው revelationን በተመለከተ ወህይ revelation በተመለከተ መለኮታዊ መገለጥ ማለት ነው። revelation ወይ መለኮታዊ መገለጥ ይሄ ከሰው ለየት ያደርጋቸዋል። ለማንም ተራው ሰው ለሚያዩትለት ነገር ግን ለነቢያቶችና መልእክተኞች የአላህን ቃል ያደርሱ ዘንዳ አላህ መለኮታዊ መገለጥን ይሰጣቸዋል። ለዚህ ደግሞ ጌታችን አላህ ተዓለ has bestowed revelation upon them to exclusion of other human beings. As Allah subhanahu wa ta'ala says in Surah Al-Kahf. Allah ta'ala Surah Al-Kahf lay in the taqasaw, Nabiyatuchinna mal-iqtanyuch kasawluduch yinmillayyubbat andu mangit malakutawi ra'isin al-mimit al-lachawm. Lebbal, ba Surah Al-Kahf marah fasras al-mintilay, yimacharashankas andu matwasir, ለነብዩ አለይሂ ሰላቱ ወሰለም እንዲህ የሚል ትእዛዝ አስተላልፎላቸዋል። ሳይ አይ አም አ ሞርታል ላይክ ዩ ዳት ሪቨርት ቱ ሚ ዩ ጌት ኢት ፍሮም ጌት በላቸው። አምላካችሁ አንድ አምላክ ብቻ ነው የሚልን መለኮታዊ ራእይ የሚገለጥልኝ ብጤያችሁ ሰው ብቻ ነኝ በላቸው። ነብዩ አለይሂ ሰላቱ ወሰለም በዘመኑ ከቁረሽ ነገድ መልእክተኛና ነብይ ያድርጉ አላህ ሲመጣቸው ነብዩ ሰለላሁ ዐለይሂ ወሰለም እንደማንኛውም የሰው ልጅ ነበሩ። የአላህ ፍጡር ናቸው እንደማንኛውም የሰው ልጆች ናቸው። ነገር ግን መለኮታዊ ራእይ እንደሚመጣላቸውና ያ መለኮታዊ ራእይ ከሌሎች ሰዎች ለየት እንደሚያደርጋቸው መገለጫ ነው ማለት ነው። የነብይነትና የመልእክተኝነትን ማዕረግ መቸራ ምልክቱ ወህይ ወይም ራእይ ስለሚመጣላቸው ነው። ስለዚህ ነቢያቶችና መልእክተኞች ከሌሎች ሰዎች በምን ይለያሉ ከተባለ የመጀመሪያ ግንባር ቀደም ተጠቃሽ የሚሆነው በሱረቱ ካፍ 18 አንቀጽ 110 ላይ አላህ እንደነገረን መልእክቶታ ቢራይ ስለሚመጣላቸው መጽሐፍ ይሰጣቸዋል። ቁርአኑን በሱረቱ ሐዲድ ምዕራፍ 56 ላይ ገልጾልናል። We have previously sent our messengers. And we give them clear evidences and we send down the scriptures with them. መልእክተኞቻችንን በግልጽ አናቅስቶች በርግጥ ላክናቸው ከነርሱም ጋር መጽሐፍን አወረድንላቸው። አላህ መጽሐፍን አወረደላቸው ራእይ መጥቶላቸው። ይሄ ከሌሎች ሰዎች ነቢያቶችና መልእክተኞች ምን ከሚያደርጋቸው ነጥቦች መካከል አንዱ ነው ማለት ነው። The revelation implies a number of things which distinguish them from other people. For example, Allah spoke to some of them and were contacted by some of the angels. ይህ ተግባር ከሌሎች ነቢያቶችና መልእክተኞችን ከሌሎች ሰዎች የሚነጥላቸው ነው። ይህ ደግሞ አንዳንድ ጊዜ አላህ መልእክቶታዊ ራእይ በማውረድ አንዳንዴ ለነቢዩ ወይም ለዛ ለመልእክተኛ መልአክን በመልአክ አላህ ራእይን ያወርድላቸዋል። He told them some of the matters which is the unseen. غيب ስለነበሩ የሩቅ ምስጢራት ስለብሎ ስለሚጠሩ ነገሮች ያሳውቃቸዋል። በጥቅሉ ገይብ ተብሎ የሚጠራው የሩቅ ሚስጥር ወይም the unseen matters ተብሎ የሚጠሩት በእስልምና ውስጥ ሶስት ነገሮች ናቸው። እነሱም the present, the past and the future. አሁን በዚህ ክስተት ላይ በአሁን ሰዓት ላይ በዚህ እኔ ማይክሮፎን እናገር እናንተም ስታደምጡ በዚህ ሂደት ውስጥ የሚታይከሰቱ ነገሮች ለኛ ገይብ ናቸው። ለምሳሌ እንበልና ሁላችንም ይሄንን ፓልቶክ ያዳምጠን። ነገር ግን እዚህ ፓልቶክ ውስጥ ይሄንን እየሰማን ያዳምጠን ሌላ ሩም ውስጥ ግን ምን እየተከሰተ እንደሆነ እየሰማን አይደለም። ምናልባት ማለት ነው ለምሳሌ እኔ ሌላ አረም ላይ ምን አይነት ፕሮግራም እየተሰጠ እንደሆነ አላውቅም። ይህ ማለት ባጭሩ ለኔ ሌላኛው ሩም ላይ የሚከሰቱ ወይም ምን አይነት ትምህርት እየተማሩ እንደሆነ አሁን ማንኛው ኡስታዝ እያስተማረ እንደሆነ በዛ ሩም ውስጥ ያሉት ሰዎች ቁጥራቸው ምን ያህል እንደሆነ ማወቅ አልችልም። ከእኔ ገይብ ነው የራቀ ነገር ነው ከእኔ ማለት ነው። ስለዚህ ገይብ የሚባለው ፕሬዘንት ቴንስ ሆኖ በአሁን ሰዓት ሆኖ እኛ ማናውቃቸው ክስተቶች አሉ። ለምሳሌ እኛ ካለንበት ስፍራ ሩቅ ቦታ ላይ ምን እየተከሰተ እንደሆነ ምናውቀው ነገር የለም። አራንዶ ምን ካለውበት ቤት አጠገብ ያለው ቤት ምን እየተፈጸመ እንደሆነ አላውቅም። ጉዳዩ ለኔ ገይብ ነውና ነው። ኦኬ አይ ካን ሴንድ ዲ ቶፒክ ፕሮ ኦኬ the messages and their messages. Okay. እና አንደኛ present tense ሆኖ ለኛ ገይብ የሆኑ ነገሮች አሉ ነው። ሁለተኛ past tense ሆኖ ያለፈ ድርጊት ማለት ነው። ታሪኮችን በማውሳት በቁርአን ውስጥ ለምሳሌ ምን ነው ገይብ ነው ለኛ የሙሳ አለይሂ ሰላም ጉዳይ የሷሊህ የአድ የሰሙድ የመድየም የሉጥ የኑህ የነዚህ ሁሉ ታሪካቸው ለኛ ገይብ ነው። ነገር ግን ያ ገይብ የሆነው ነገር አላህ መልኩ ተግራይ በማውረድ ለነብዩ ወይም ለመልእክተኛው በመግለጽ የአላህ ባሮች እንዲያውቁት ያደርጋል። ሶስተኛ ደግሞ ገይብ ብለን የምንጠራው ፊውቸር ወደፊት ሊከሰቱ የሚችሉ ነገሮች ለምሳሌ ነብዩ አለይሂ ሰላቱ ወሰለም የትንሳኤ ቀን ሊከሰቱ የሚችሉ ክስተቶችን የትንሳኤ ቀን ምልክቶችን ነግረውናል። ይሄ ወደፊት የሚከሰት ክስተት ነው። ይሄ ክስተት ከኛ ገይብ ነው ይሩቅ ምስጢር ነው። እና አላህ ራኢን ወይም በወሂ እነዚህን ሁኔታዎች ይገልጽላቸዋል ማለት ነው። ይሄ አንድ ልዩ የሚያደርጋቸው ነው። ሁለተኛ the prophets are solid but their hearts do not do that. የመልእክተኞች አይን ይተኛል ልቦናቸው ግን ፈጽሞ አይተኛም። የመልእክተኞች አይን ሊከደን ይችል ይሆናል ሊተኛ ይችል ይሆናል ልቦናቸው ግን ፈጽሞ አይተኛም። One of the distinguished character that Allah given to them is their are solid but their hearts do not do that. Allah Ta'ala ለመልእክተኞች ከሰው ልጆች እንዲለዩበት ካደረገው ነጥብ መካከል አንዱ አይኖቻቸው ቢጨፈንም አይኖቻቸው ቢከደንም ልቦናቸው ግን እንዳይተኛ አድርጎታል። ይሄ ደግሞ ቡኻሪ በዘገበው ሐዲስ ላይ እናገኛለን። አንስ ረዲየላሁ ዐንሁ ምን ይላል? The prophets are asleep but his hearts do not. የነብዩ አለይሂ ሰላቱ ወሰለም የነብዩ አለይሂ ሰላቱ ወሰለም ለኢስላም ጉዳይ ነው። የነብዩ አለይሂ ሰላቱ ወሰለም አይን ይከደናል but his heart did not. ነገር ግን ልቦና ፈጽሞ አይተኛም። such are the prophets. ይሄ ደግሞ ሁሉ ነቢያቶች የሚገኙት ናቸው። there are asleep but their hearts did not. አይኖቻቸው ይከደናሉ ልቦናቸው ግን ፈጽሞ አይተኛም ማለት ነው። ይሄ ከሌሎች ለየት ያደርጋቸዋል። ለዛ ነው ነብዩ አለይሂ ሰላቱ ወሰለም ስለራሳቸው ሲገልጹ ምን ብለዋል? my eyes sleep but my heart does not do that. አይኔ ይከደናል ልቤ ግን ፈጽሞ አይተኛም ብለዋል። ልቤ ግን ፈጽሞ አይተኛም ነው። ይሄ ከሌሎች ሰዎች ለየት ያደርጋቸዋል መልእክተኞች። ሌላው ሶስተኛው the prophets were given the chores at the time of death. አካል እና ሩህ በሚነጣጠሉበት ሰዓት በዛ ጭንቁ ሰዓት አካል እና ሩህ በሚነጣጠሉበት ሰዓት ለመልእክተኞችና ለአላህ ነቢያቶች የሞት ምርጫ ይሰጣቸዋል አማራጭ ይሰጣቸዋል ከዚህ ዓለምና ከቀጣዩ ዓለም ከአኺራ ምርጫ ይሰጣቸዋል የትኛው ይሻላቸዋል ይባላሉ ሞት አፋፍ ላይ ሲሆኑ ምርጫ ይሰጣቸዋል Another of the unique characters of the prophets is that they are given the choice between this world and the hereafter. በዚህ ዓለምና በቀጣዩ ዓለም ለነቢያቶችና ለመልእክተኞች የትኛው መምረጥ እንደሚፈልጉ ምርጫ ይሰጣቸዋል። ይህ ደግሞ መልእክተኞችና ነቢያቶች ከሌሎች ሰዎች ልዩ ከሚያደርጋቸው ባህሪያቶች መካከል ይጠቀሳል። ይተከሳ በዛ ነው ነብዩ አለይሂ ሰላቱ ወሰለም አይሻ ናታችን አይሻ የሙእሚኖች እናት ረዲየላሁ አንሃ በዘገበችው ያሊስን ሰለት ውስጥ በተናገረችው ያሊስ ውስጥ እንደዚህ የሚናገር እናገኛለን I heard the messenger of Allah sallallahu alayhi wa sallam say የነብዩ አለይሂ ሰላቱ ወሰለም እንዲህ ሲሉ ሰምቻለሁ ያላህ መልእክተኛ There is no prophet who will feel sick but he was given the choice between this world and the hereafter andum hemeyetabet nabiyellem allah ta'ala bemidr alam dunya lay sale way dunya way akhiran indimat mirqa yemisetaw bihon inji meletenya tammo nabiy tammo macharsha lay mirqa yesettachawal wa bukharina muslima ya la hadisin mirqa yesettachawal during his final illness his voice became very hoarse nabiy alayhi salatu wassalam yemunucha ሰዓታቸው ላይ አለይሂ ሰላቱ ወሰለም ድምጻቸው ሆርስ ነበረው በጣም በማርኛም እንደሚባለው ለከማፋን ዘርዘራ ውስጥ ይያሉ ማለት ነው እና and I heard him saying እንዲሽሉ አድምጫለሁ in the company of those whom Allah has bestowed his grace his of the prophets this is the kind of the followers of the prophets who were first and foremost believing in them the martyrs and the righteous በሱረቱ ኒሳ ምዕራፍ 4 ላይ ያለው ነብዩ አለይሂ ሰላቱ ወሰለም እንዳነበቡ ማለት ነው። ሱረቱ ኒሳ ምዕራፍ 4 ላይ ያለው የቁርአን አንቀጽ እዛ ቦታ ላይ ያሉ ሞታ አፋፍ ላይ ያሉ ቀርቷታል። እቺ ሱረቱ ኒሳ ላይ ምዕራፍ 4 ቁጥር 69 እንዲህ የሚለው ማለት ነው። አላህንና መልእክተኛውን የሚታዘዝ ሰው እነዛ ከነዛ አላህ በእነሱ ላይ ከለገሳቸው ከነቢያት ከጻድቃን ከሰማዓታትም ከመልካሞቹም ጋር ይሆናል የነዚያንም ጓደኝነት አማረ ይላል አስተውሉ አላህንና መልእክተኛውን የሚታዘዝ ሰው እነዚያ ከነዚያ አላህ በእነርሱ ላይ ከደገሳቸው ማለትም ከነቢያ ከጻድቃን ከሰማዓታት ከመልካሞቹም ጋር ይሆናል የነዚያንም ጓደኝነት አማረ በማለት ይገልጻዋል I knew that he had been given the choice. የዚህ ሰዓት ላይ ነብዩ አለይሂ ሰላቱ ወሰለም ምርጫ እንደተሰጣቸው በእርግጥ አወቁኝ። ነብዩ አለይሂ ሰላቱ ወሰለም ምርጫቸው ቀጣዩን ዓለም ዘላለማዊ ተናፊራን ሆኗል ማለት ነው። እና in general the prophets were the messengers of Allah. ያአላህ ነቢያቶች ያአላህ መልእክተኞች ሞት አፋፍ ላይ ሲሆኑ ምርጫ ይሰጣቸዋል። ዱንያ ወይ አኺራ እንዲመርጡ አራተኛ ነቢያቶችና መልእክተኞች ከሌሎች ሰዎች የሚለዩበት አራተኛ a prophet is only buried where he dies ነብይ ወይ መልእክተኛ የሞተበት ቦታ ላይ ነው የሚቀበረው ነቢያቶች ወይ መልእክተኞች የሞቱበት ስፍራ ላይ መቃብራቸው በዛ ይኖራል መቃብራቸው የሚሆነው በዛ ነው ምሳሌ መንጠቅሳለን ማስረጃም እናሳያለን other matters which Allah has decreed only for the prophets are matters what have to do with what happens after the death ነብዩ አለይሂ ሰላቱ ወሰለም ሆኑ ሌሎች ነቢያቶችና መልእክተኞችን ጨምሮ ከሌሎች ሰዎች የሚለያቸው ሌላው ጉኑ በሞቱበት ስፍራ ላይ እንዲቀበሩ ትእዛዝ መተላለፉ ነው a prophet is buried nowhere but in a place where he died but ነብዩ ወይ መልእክተኛ አይቀበርም የሞተበት ስፍራ ላይ ቢሆን እንጂ ይሄው የነብዩ አለይሂ ሰላቱ ወሰለም ሐዲስ no prophet was ever buried except where he died ከመልእክተኛም ከነብይም አንድም የለም የተቀበረበት ቦታ የሞተበት ስፍራ ላይ ቢሆን እንጂ روحاتشو تبت زوس فرالي يفنى لزيد مو مسجد ميرو ينبيو علي سلات وسلام كنيتا من ملكتنا نبيو علي سلات وسلام ناتشن عيشه بيتنا برو كزيالا بموت سليو وسلام وسلام ربي وسلام علي نبيو علي سلات وسلام لتملكتنا عندما سرقت مقرم من شلاله نا عيشه بيت سلانا برو يمتعرف على ساقاتشو الفتاتشون بزاتش بيت سلانا برو صحابوچو نبي عليه الصلاه والسلام እዛውን ይቀበሯቸው አይሻ ቤት ውስጥ ማለት ነው ምክንያቱም ነቢያቶች የሞቱን በስፍራ ላይ ስለሚቀበሩ ማለት ነው እያ አምስተኛ ነቢያቶችና መልእክተኞች ከሰዎች የሚለዩበት መንገድ ነው ስድ ኦኬ አምስተኛ ነቢያቶች ተጠራጥቶ ኦኬ አራተኛ ምስለኛ አሁን ወደ አምስተኛ ይግባ the earth do not consume their bodies the earth do not consume their bodies መልእክተኞች እና ነቢያቶችና መቃብሮች ሲገቡ አፈር የነቢያቶችና የመልእክተኞችን አካል ከመበላት የተቆጠበች ናት በፍጹም አታደርገው የነቢያቶችና የመልእክተኞች አካልን አፈር አይነካውም አፈር በፍጹም ኮንሱም ያደርገውም አይነካውም አይበላውም ምክንያቱም ነቢያቶችና መልእክተኞች የተከበሩ የአላህን ቃል ሰንቀው የመጡ በመድር ላይ ለሰው ልጆች ህይወት ተምሳሌትና አርአያ የነበሩ ስለሆነ አላሁ ተዓላ ሲሞቱ አፈር የነሱን አካል እንዳትመገብ አድርጓታል ማለት ነው how long the time passes ምንም ያህል ጊዜ ምድር ቂያማ እስከምትቆም ድረስ ጊዜ ይላል their bodies remain preserved from decay አካላቸው ሲሞቱ በነበሩበት ሂደት ውስጥ ነው የሚሆነው ምክንያቱም ነብዩ አለይሂ ሰላቱ ወሰለም እንዳሉ Allah has forbidden the earth to consume the bodies of the prophets. Allah Subhanahu wa ta'ala ምድርን ከልክሏታል የነቢያቶችን አካል ከመመገብ የነቢያቶችን አካል ከመመገብ ከልክሏታል ከልክሏታል ብለው ያስተማሩ የመጨረሻውና ስድስተኛው ነቢያቶችና መልእክተኞች የሚለዩበት ሌላኛው ስድስተኛው መጥተ they are alive in their graves ነቢያቶችና መልእክተኞች በቀብራቸው ውስጥ ሕያዋን ናቸው በቀብራቸው ውስጥ ሕያዋን ናቸው ነብዩ አለይሂ ሰላቱ ወሰለም ሰሂህ ቦነ አውቴንቲክ ቦነ ሐዲስ ውስጥ ሰሂህ ቦነ ሐዲስ ውስጥ ምን እንዳሉ ነብዩ ሰለላሁ ዐለይሂ ወሰለም the prophets are alive in their grave ነቢያቶች በቀብራቸው ውስጥ ሕያዋን ናቸው የሚጸልዩ ሆነው ሳለ እዚህ ፒያዋን ናቸው ኢንጂነራል ፒያዋን ናቸው አንድ ጊዜ ስድስቱን መደግማለሁ ነቢያቶችና መልእክተኞች ከሌሎች ሰዎች የሚለዩባቸው ነጥቦች አንደኛ ለነቢያቶችና መልእክተኞች መለኮታዊ ጠራይ መገለጥ መምጣት revelation ወህይን ስለሚመጣላቸው ሁለተኛ the prophets are saluted by their hearts do not do that የነቢያቶችና መልእክተኞች አይናቸው ቢከደንም ልቦናቸው ግን ፈጽሞ አይተኛም ልቦናቸው ፈጽሞ አይተኛም ሶስተኛ the prophets were given the charge at the time of death ነቢያቶችና መልእክተኞች በሞት አፋፍ ላይ ሲደርሱ ይችን ዓለም ወይ ቀጣዩ ዓለምን እንዲመርጡ ምርጫ ይሰጣቸዋል አራተኛ a prophet is not only is only buried where he dies አንደኛ አላህ ነብይ ወይም ያላህ መልእክተኛ የሚቀበረው የሞተበት ስፍራ ላይ ነው የሚቀበረው የሞተበት ስፍራ ላይ ነው አምስተኛ the earth did their bodies አምስተኛ አላህ Subhanahu wa ta'ala የነቢያቶችና የመልእክተኞችን አካል አፈር እንዳትመገብ ከልክሏታል ስለዚህ ነቢያቶችና መልእክተኞች መቃብር ውስጥ ሆነው አፈር ስጋቸውን አይበላም ማለት ነው ስድስተኛ they are alive in their graves በመቃብራቸው ውስጥ ሕያዋን ናቸው ይሄ ክፍል አንድ የነቢያቶችና መልእክተኞች ከሰው ልጆች ከሚለያቸው ባህሪያቶች መካከል በመናሙን ያህል ስድስቱን ተመልክተናል ክፍል አንድ ማለት ነው ክፍል ሁለት ደግሞ the infallibility of the prophets ነቢያቶች ምንም ስህተት የማያውቃቸው ስለመሆኑ ነቢያቶች ስተት አያውቃቸው ምን እንደተመለከተ ከተባለ ነቢያቶች ስተት አይፈጽሙም በሚወርድላቸው መለኮታዊ ራእይ ከአላህ ዘንድ በሚሰጣቸው መመሪያ ከአላህ ዘንድ በሚመጣላቸው መልእክት በፍጹም ስተት የሚባል ነገር አያውቃቸው ስተት የሚባል ነገር አያውቃቸው መልእክቱን ተሸክመው የማድረስ ግዳጅ አለባቸው የአላህን ቃል አደራ ተሰጥቷቸዋልና አደራውን የማድረስ አደራውን የመወጣት ግዳጅ አለባቸው ስለዚህ ነቢያቶችና መልእክተኞች መለኮታዊ ራእይን በተመለከተ ፍጹም አይሳሳቱ አይረሱም አላህ ሊያስራሳቸው የሻው ነገር ቢሆን እንጂ ለምሳሌ አላህ ምን ይላል በሱረቱ አዕላ ምዕራፍ 87 በሱረቱ አዕላ ምዕራፍ 87 ከቁጥር 6 እስከ 7 ላይ ከቁጥር 6 እስከ 7 we shall make you to recite the Quran that you shall not forget except what Allah may will Quran inna nabbalahallin ba'anta lay be nabiyyu alayhi salatu wassalam lay malatna Quran ba'anta lay inna nabbalahallin antan fatsumo afrasam nil fatsumo mitrasam aydillahum afrasawum except what Allah wills Allah yashawun bihun inji Allah yashawun liruchana tsochin mitrasa bihona Allah kasha mitrasam mitfelgo ባምሮ እንደኖር የሚፈልጋና አስተካለ አላህ ከአምሮ ያወጣዋ ይወስደዋ ነገር ግን ቁርአን ታንጋንተ ላይ እናነበላለን ፍጹም ወገን አፍረሳው እነዚህ ምንድናቸው ከተባለ አላህ ሊያስረሳው የሚያደርገው ነገር አፖግሬትድ የሚሆን ከሆነ አናቅስቱ የሚሻር ከሆነ የሚሻሩ አናቅስቶች ከሆኑ አላህ ይሄንን ያደርጋዋል ዘውጪ ግን በፍጹም መልእክተኞች ስእተት አያውቃቸው አላህ ጋራንቲ ሰጥቷቸዋል ለዲክቱን እሱ እንደሚያወርድላቸው በልቦናቸው እንደሚያኖረው በሱረቱ ቂያማ ምዕራፍ 85 ከቁጥር 16 እስከ 18 በሱረቱ ቂያማ ምዕራፍ 75 ከቁጥር 16 እስከ 18 ነብዩ አለይሂ ሰላቱ ወሰለም በተመለከተ move not your tongue concerning the Quran to make hasten your wrist ቁርአንን ለማንበብ ምላስን አጣላው ሲላቸው ነብዩ አለይሂ ሰላቱ ወሰለም ቁርአን ጅብሪል አለይሂ ሰላም መጥቶ በሂራዋሻ በሚያነብላቸው ሰዓት የነገራቸውን የቁርአን አንቀጾች ለማፈስ ወይም ለማያስ ሚሞራይዝ ለማድረግ ቶሎ ቶሎ ድጋሚ እየዘጋጁ ይናገሩ ነበር የሚላቸውን ቃል ለመደጋገም ይሞክሩ ነበር በአምሯቸው ስለተቀረው እንዲቀመጥ በልቦናቸው እንዲኖር ከዛ አላህ ምን አላቸው ሱረቱ ቂያማ ምዕራፍ 75 ከቁጥር 16 እስከ 18 ቁርአኑን በመቅራት ረገድ ምላስህን አጣላው ሲላቸው is for us to collect it and to give you the ability to recite በልቦናችን ቀጥሎ በልቦናችን የማስቀመጥ እና የማኖር ድርሻ በእኛ ላይ ነው አላህ and to give you the ability to recite እንድታነብን ጆሮቷን የመስጠት ጥበቡንም የመለገስ በልብህም እንዲቀመጥ የማድረግ በእኛው ላይ ነው ያለው ይህ አላፊነት እና ጥበብና ችሎታውም ያለው እኛ ጋር ነው and when we recite to you giving you the quran በመናነብልህ ሰዓት ያ በጅብሪል አለይሂ ሰላም አማካኝነት ማለት ነው እኛ በመናነብልህ ሰዓት ብሎ አላህ ነግሎጹ የድርጊቱን ተጠባባቂና ተቆጣጣሪ መሆኑን የሚያሳይ ነው እንጂ በቀጥታ አላህ መጥቶ ለነብዩ አለይሂ ሰላቱ ወሰለም እንደቦላቸው ማለት አይደለም የነበበላቸው ጅብሪል አለይሂ ሰላም እንደመሆኑ ያጠን ግልጽ ስለሆነ ማለት ነው then follow its recitation ከዛም በኋላ አንተ ንባቡን ተከትለህ አንብባላቸው ስለዚህ ትዛዙን የማድረስ ግዳጅ አለባቸው አላህ የገለጸላቸውን የመደበቅ ደግሞ አላህ የመደበቅ ምንም አይነት ስልጣን የላቸው ሁሉንም የማድረስ ግዳጅ አለባቸው ቁርአን በሱረቱ ማኢዳ 567 ላይ ገልጾልናል ማኢዳ 567 ላይ O messenger, proclaim the message which has been sent down to you from your Lord. Anta Allah mele ethenya hoy. Kodanta kegetah zin diwrodo merit adresu le umma. And if you do not, negegin baftare zin baftetsin, then you have not conveyed his message. Negetah Allah mele kalah salah lefgin malet nawilakka. Dershahin ala sakkahan malet ne. Bin Nabiya alayhi salatu wassalam, bi tawfiq Allah. በአላህ ተውፊክ ሆኖ መልእክታቸውን አጠናቅቀዋል መልእክት ከአላህ ዘንድ የመጣላቸው አንድም ሳይስተው ለሁሉም ሰጥቷል። ይሄንንም ደግሞ በመጨረሻው ሀጅተል ወዳ ላይ በመጨረሻው ንግግራቸው ነብዩ አለይሂ ሰላቱ ወሰለም ኡማውን 3 ጊዜ ለመጠየቅ አላህም 3 ጊዜ ምስክር እንዲሆናቸው ተማጽነዋል። እና መልእክቱን በማድረስ በማስተማር ረገድ ምን ማለትታ በፍጹም አካል የለባቸውም በመልእክቶችና በነቢያቶች ላይ ማለት ነው። ኦኬ ይሄ መልእክታዊን በተመለከተ ነው። ነገር ግን ነቢያቶች እና መልእክቶች ሰዎች እንደመሆናቸው መጠን ተቃቀም ጎን ጉዳዮች ላይ ስህተት ሊኖርባቸው ይችላል። አስተውሉ ከመለኮታዊ ራእይ ጋር ባልተገናኘ መልኩ ማለት ነው። በመለኮታዊ ራእይ ጉዳይ ምንም ስህተት የለባቸው። ምክንያቱም ንግግራቸው ሁሉ ራእይ አይደለም፣ ከልብ ወለዳቸው የሚፈልቅም የልብ ወለዳቸው ሐሳብ አይደለም። የለኢላህ ሐያሉ ያጽናፋ አለሙ ፈጣሪ የጌታ የአላህ መለኮታዊ መልእክት ለሰው ልጆች የተሰጠውን ያስተላልፋሉ እንጂ ከልብ ወለዳቸው አመንጭቶ አይናገሩም። ስለዚህ በዚህ ረገድ ላይ ስህተት የሚባል ነገር አይታወቅባቸው ማለት ነው። ነገር ግን በሌሎች ጉዳዮች ላይ matters which do not contradict infallibility ነገር ግን ከዚህ ውጪ ባሉ ጉዳዮች ላይ ግን አንዳንድ ስህተቶች ሊገኝ ይችላል። ለምሳሌ ተፈጥሮን natural emotion ብለን እንጠራው ማለት ነው። natural ለምሳሌ ኢብራሂም አለይሂ ሰላም ዘንድ የመጡትን መላእክት ጉዳይ እናውሳ። ይህ በሱረቱ ሁድ ላይ ተጠቀሰልን ማለት ነው። ቁርአን ውስጥ በሱረቱ ሁድ ምዕራፍ 11 ቁጥር 7 ላይ በሱረቱ ሁድ ምዕራፍ 11 ቁጥር 7 But when he saw their hands went not towards its mean እጃቸው ወደ ምግቡ እንደማይደርስ በተመለከተ ጊዜ ይላል። አሁን ኢብራሂም አለይሂ ሰላም ዘንድ የመጡት እንግዶች ለማስተናገድ ሰዎች መስለውት መላእክት መሆናቸውን ስላላወቀ ምግብን አዘጋጅቶ እናሰናርቶ ሲያበቃ እጃቸው ወደ ምግቡ እንደማይጓዝና እንደማይሄድ ሲያውቅ he mistreated them and conceived a fear of them ያፈራቸው ፍራቻ እንደተሰማቸው ግር ብሏቸዋል። ኢብራሂም አለይሂ ሰላም ጉዳዩ አዲስ ስለሆነባቸው የቀረበላቸው ምግብ ሰዎቹ ባለምን መገባቸው ማለት ነው። ና እጃቸው ወደርሱ የማይደርስ መሆናቸውን ባየ ጊዜ ሸሻቸው እንዶ ከነሱም ፍራት ተሰማው ሸሽቷቸዋል። ከነሱም ፍራት ተሰማው አትፍራ እኛ ወደ ሉጥ ህዝቦች ተልከናልና አሉት ይላል። አትፍራ እንደኛ ወደ ሉጥ ህዝቦች ተልከናልና ብለው ኢብራሂም አለይሂ ሰላምን አረጋጓቸው። እና ኢብራሂም አለይሂ ሰላም መሸሻቸው እንዲሁም ደግሞ ፍራቻ ውስጣቸው መሰማቱ ኢሞሽናል ይሄ ኢሞሽናል ምን ይባላል ናቹራል ሂውማን ቢንግ ኢሞሽናል በተፈጥሮ የሰው ልጅ ላይ ያለው ለምሳሌ ነብዩ አለይሂ ሰላቱ ወሰለም ለመጀመሪያ ጊዜ ሂራ ዋሻው ሲገቡ ነብዩ ሰለላሁ ዐለይሂ ወሰለም የተሰማቸው ስሜት አለ ዘሚሉን ይለው ተመልሰዋል። ይሄ የሆነው ምንድነው ናቹራል ሂውማን ቢንግ ኢሞሽን ነው። እናንተ አይታችሁ ማስተዋቁት አዲስ ፍጥረትን ብትመለከቱ ያ አዲስ ፍጥረት ውስጣችሁ ውስጥ የሚፈጠረው ነገር አለ። ምክንያቱም whoever it is ነብዩም ይሄን መልእክተኛም ምክንያቱም ይሄ ሂውማን ቢንግስ ኢሞሽን ነው ሂውማን ቢንግስ ኔቸር ነው። አላህ የሰው ልጅ ሲፈጥረው አዲስ ነገር ሲመረከት ፍራቻ ውስጡ ይሰፍንበታል። እና ይሄን አይነቶች ነገሮች ከኢንፋቢሊቲ ውስጥ አይከሰቱም አይገቡም ማለት ነው። ከመልእክተኞች ስህተት ውስጥ በፍጹም አይገቡም የሚቆጠሩም አይደሉም። ለምሳሌ ነብዩ አለይሂ ሰላቱ ወሰለም ዙሁር አራት ተረካ ሆኖ ሳለ ሁለት ያሰግዱ ነው ማለት አውሮ ፎር ኬርፉልነስ ክርስት ከመርሳት የተነሳ ማለት ነው። ረስተው የዛን ጊዜ ነብዩ አለይሂ ሰላቱ ወሰለም አራት ተረካውን ሁለት ተረካ አድርገው ነው እና እንደጨረሱ እንደውም ዛሬ ሰላት ተቀንሷል ለ ሲባሉ ነብይ ሰለላሁ ዐለይሂ ወሰለም ረስተው ነው ወይስ ሰላት ተቀንሷል ነው ሲሏቸው አረሰሁም ሰላትም አልተቀነሰም መጨረሻ ላይ ግን ሲነገራቸው ሁለት ረካ ማሰገዳቸው እኔ ሰው ነኝ ሲሳሳት አርፈን ይላል እንደ ሰው ልጅ ሲሳሳት ይችላል እና የሰው ልጅ ሆኖ ነብይ ምን መልእክተኛ ከስተት የጸዳ ማንም የለም ከጉልበት ባራቶች ሁሉ የጠራው አንድ አላህ ብቻ ነው ዘውትር ሱብሃንአላህ سبحان ربي العالى يالين مننا وبسمنا يمننا قرار جيداتشن مالك خير يزارو يمجرشو نبياتوشنا ملك تنيوش ملك توجاتشونا ملك تنيوش بميلا رأس لتكتا تاي پروغرام ساستمراتشوين البلو پروغرام لجي تاي فكار زيو تالي اتناكي كوالو زيو تالي جرشو عالمين in general በአምስት ደቂቃ ወይም በ10 ደቂቃ ውስጥ እስከዛሬ ድረስ አስተምረ የነበረው ነጥብ እንጀራል ማንሳት ፈልጋለሁ የትምህርት የማብቂያ እንደሆነ መጠን ሃይላይት ሙሉን መንፈሱን ለማስጠት እንሞክራለን ሙሉ መንፈሱን ለማስጨበጥ ስለ ነቢያቶች ስለ መልእክተኞችና መልእክቶቻቸው ሳውሳ ቆይቻለሁ የመጀመሪያው ሳምንታት አካባቢ ላይ የነብይና የመልእክተኛ ልዩነትን ለማንሳት ሞክረን ነበር እነዚህ ምልከታዎች ተመልክተናል ከዛ ነቢያቶችና መልእክተኞች የአላህ Subhanahu Wa Ta'ala ዲን የዚህ እምነት መሰረቶች መሆናቸውና በአላህ ነቢያቶችና መልእክተኞች ማመን ሃይማኖታዊ ግዴታ መሆኑን አሳይቻለሁ አላህና መልእክተኛውን በተመለከተ በእምነት ፍሬያችን ውስጥ ያላቸውን ተስስርን ጠቁም ያደርጋል በአላህ ያመነ ሰው በመልእክተኞቹ ማመኑ የግድ ነው በአላህ መልእክተኞች ካመነ ደግሞ በአላህ ማመኑ ግልጽ ነው አላህና ምን መልእክተኞቹን ከራለው ግን አማኝ ተብሎ አይጠራም አማኝ ተብሎ በፍጹም አይጠራም እንደ እስላም አስተምህሮ ቁርአን ውስጥ ታሪካቸው የተወሳ ነቢያቶችና መልእክተኞች አሉ በቁርአን ውስጥ ደግሞ ታሪካቸው ያልተወሳ ስማቸው ያልተነገረ ነቢያቶችና መልእክተኞች እንዳሉ አምነን መቀበል ሃይማኖታዊ ግዴታ እንዳለብንም አሳይተናል በቁርአን ውስጥ ለናሙና 25 ነቢያቶች ስማቸው እንደተወሳ ስማቸው የትኛው የቁርአን አንቀጽ ላይ እንደሰፈረና ስማቸው እንደማን እንደሚባል በዝርዝር ተመልክተናል አራቱን የአረብ ነቢያቶችንም ስማቸውን ጠቅሰን ስለነሱ አውርተናል እንዲሁም በክፍል ሁለት ላይ ደግሞ ትምህርታችን ያየነው ምንድነው ዙልቀርነይን ሌሎችንም የመሳሰሉ በቁርአን ውስጥ የተጠቀሱ ነብይ ናቸው ተብሎ ያልተሰየሙትን ነብይ ነው ማለት ወይም ነብይ ናቸው ብሎ መደምደም አስቸጋሪ እንደሚሆንብን ሌላም ደግሞ ያስተማረከተው disbelieving in one messenger is like disbelieving in all of the messengers of Allah ta'ala. በአላህ Subhanahu Wa Ta'ala መልእክተኛ ባንዱ መካድ በሁሉም የአላህ መልእክተኞች እንደ መካድ መሆኑ ይቆጠራል። ምክንያቱም የአላህ መልእክተኞች የአላህ ነቢያቶች መልእክታቸው ሪሳላቸው አንድ ነው እሱም እስላም ነው። ስለዚህ የመጀመሪያው መልእክተኛ አስተባብሏል ማለት ሁሉንም መልእክተኛ አስተባብሏል ማለት ነው። ምክንያቱም አን ባንዲራቸው አላማቸው የሁሉም ነቢያቶችና መልእክተኞች አንድ ነው እሱም ወደ እስላም ድህነት በእስላም እንጂ የለም የድህነት ጎዳና እስልምና እንጂ ሌላ የለም የጀነት ቁልፉ ለአላህ ማጎደድ ለአላህ መስገድ ህይወትን ከአላህ ጋር ማሳመር ነው ብለው ስላስተማሩ ማለት ነው። ከዛ ቻፕተር 2 ምዕራፍ 2 ላይ ሲገባ የሰው ልጆች መልእክተኞችንና መልእክቶቻቸውን ምን ያህል እንደሚያስፈልገው የኢብኑ ቀይም የሸኹ እስላም ኢብኑ ተይሚያ رحمه الله لنسون أقلالت أقرب بين الله إن إبن القيم شخص الإسلام من تيمية من قرر بطن الصف عن تجابه يملئك تنوش ملئك على موك بجل موس ننورنا كبهر اندوتا عصا مهوني بتكار أن يقول يملئك تنوش ملئك مردات دمو بهيوتوس ببرهان اندمن مرالسنا كجل ما وده برهان كموت وده هيوت كدقورنا وده የውቀት ማማለ መምጣት መሆኑ ለማየት ሞክረን ነበር በሶስተኛው ምዕራፍ ላይ ደግሞ ያየነው የነበረው the tasks and the messages of the messengers የመልእክተኞች ስራ ድርሻቸው የስራ ድርሻቸው ምን ነበር ምንድነው ግዳጃቸው አንደኛ conveying the message clearly መልእክቱን በትክክል ጥርት ያለ እስላምን እንደ ጻይራ ግልጽ ሆኖ እስላምን የማጥራስ ግዳጅ እንደነበረባቸው calling people to Allah Ta'ala ሰዎችን ወደ አላህ መንገድ መጥራት ግዴታቸው እንደነበር and also they are examples and rules of the for the people. ለሰዎቹ የእያንዳንዱ ለአላህ ባሮች የህይወት አርአያ የመልካም ስራ ተምሳሌ መሆን እንደሚገባቸው bringing glad tidings and warnings. በጀነት አፍሳሪ በጀሃነም አስጠንቃቂ በመልካም ነገር በመልካም የሚያበሱ ከክፉ የሚያስጠነቅቁ እንደሆኑ reforming and perfuming people's souls. የሰዎችን ሩህ ማጥራት reform ማለት purify ማድረግ በአላህ ቃል ያጠሩት እንደነበረ and correcting divided ideas. የተበረዙ የተከለዙ አቂዳዎችን አስተሳሰቦችን ያርሙ ያስተካክሉ ይቀርጹ ነበር እንዲሁም establishing proof. በቃዳንም በሌሎችም ላይ ማስረጃን ያቆማሉ ነጋ አላህን ሰዎች ማስረጃን አላህ ጋር ክርክር እንዳይገጥሙ ማስረጃን በእነሱ ላይ ያቆሙባቸዋል እንዲሁም የማህበረሰቡን ጉዳይ ይመለከታሉ በፍትህ ያስተዳድራሉ አራተኛው ምዕራፍ ላይ ያየሁት revelation ስለ ወህይ ነበር በመልእክተኞች እንዴት ራእይ ይመጣላቸዋል በምን መልኩ ነው ይመጣላቸው አላህ እንዴት ያናግራቸዋል ነብይነትና መልእክተኝነት ከጌታ ከአላህ ዘንድ የሚሰጥ ስጦታ መሆኑን ለማየት ሞክረው ነበር እና አላህና መልእክተኛው በምን መልኩ ኮሙኒኬት እንደሚያደርጉ ግንኙነታቸው በምን መልኩ እንደነበረ እንደመዳሰስ ተሞክሯል እንዲሁም ደግሞ አምስተኛው ምዕራፍ ላይ ሲደርስ the attributes of the messengers የነቢያቶች ወይም የመልእክተኞች ባህሪያቶችን ተመልክተናል አንደኛ ሰዋዊ ባህሪ እንዳላቸው መልእክቱን የሚያደርሱ የአላህን ቃል ለሰው ልጆች የሚለግሱ ሰዋዊ ፍጥራኖች እንጂ ሌሎች እንዳልሆኑ አላህ መላእክን መልእክተኛ አድርጎ አላከም ለዚህም ባስረጃዎችን ብዙ አቅርበናል ተመልክተናል አስተውለናል መልእክተኞችና ነቢያቶች ልክ እንደ ሰዎች ፈተና ይገጥማቸዋል ፈተና ይረፈራረቀባቸዋል በእጃቸው ሰርተው የሚመገቡ ነበር መለኮታዊም ሆነ መላእካዊ ስልጣንም አልነበራቸው መላእካዊም ሆነ መለኮታዊ ስልጣን በፍጹም አልነበራቸው በመርካም ስብዕና ያሸበረቁ ነበሩ ምጥ ባህሪ ነበራቸው ጥበብንና ዕውቀትንም ተችለው ነበር ምርጥ የአላህ ባሮችም ነበሩ የተላኩት ነቢያቶችና መልእክተኞች ሁሉ ወንዶች ነበሩ የሴት ነቢይ ወይም መልእክተኛ በእስላም እንዳልተላከም ተመልክተናል ዛሬ ደግሞ የመጨረሻው ስድስተኛው የተመለከትነው ነቢያቶች በውስጥ ስህተት የሚባል ነገር በመልእክታቸው ረገድ ላይ አንዳች ስህተት የሚባል ነገር እንደሌለ እና ስህተት የሚባል ነገር በመልእክታቸው ጉዳይ ላይ እንደማያውቃቸው ለመዳሰስ ሞክረናል እንጀራል መልእክተኞች በእስላም ውስጥ ለእያንዳንዳችን ዛሬ እዚሁም ውስጥ ለመሰብሰብ ሁሉም የአላህ መልእክተኞች የግል አስተዋጽኦአቸውን ድርሻቸውን ተወጥተዋል ስለ ኖህ አለይሂ ሰላም ታሪክ ሲነሳ አንዳንድ ጊዜ አቡ ኖህ ወይም ሌላም ስም ሲጠቀስ እዚህ ቦታ ላይ እንደ ኒክኔምም ስንጠቀም ልብ ልንለው የሚገባው እያንዳንዱ ነቢይ በእኛ ህይወት ውስጥ እያንዳንዱ የአላህ መልእክተኛ ነቢይ የአላህ ሰላም በእነሱ ላይ ስለነና በእኛ ላይ ተጽዕኖ እንዳሳደሩብን ህይወታችንን እንደለወጡ የህይወታችን አጋሮች መሆናቸውን የሚያሳየን የሚጠቁሙና የሰው ልጅ ምን ጊዜም ከመልእክተኞች መልእክትና ከመልእክተኞች መራቅ መቻል የለበትም ከራቀ ህይወቱ ጨለማ ነው ከራቀ ህይወቱ ትጠፋለች ከራቀ በድንግዝግዝ ዓለም ውስጥ እንደሚኖር ሰው ነው የሚሆነው አላህ ተዓላ በአላህ መልእክተኞች ጥላ ስር ከሚኖሩ የአላህን መልእክተኞች ጠንቅቀው አውቀው ሌሎች ከሚያሳውቁ ምርጥ የአላህ ባሮች እኔንም እናንተንም አላህ ያድርገን እንግዲህ እስከዛሬ ስንማርባቸው በነበሩ ጉዳዮች ላይ ማለትም መልእክተኞችና መልእክቶቻቸው በተመለከተ ጥያቄ ካላችሁ ሐሳብ ካላችሁ መሰንዘር መነጋገር እንችላለን 15 ደቂቃ አለን ለቀጣዩ ትምህርታችን ኢንሻአላህ አዲስ ራስ መርጬ በአዲሱ ራሳችን ኢንሻአላህ ቆይታ እናደርጋለን ማለት ነው አላህ ይዛ ሰው ይበለን መልካም ተናገሩ እንደሆነ መልካም ሁሉ ከጌታ ከአላህ ከአላህ መልእክተኛም ነው ስህተት ተናገሩ እንደሆነ ከነፍስዬና ከሸይጣን ነው በጀነት ፍርዶስ ልዑል አምላካችን አላህ ይሰብስበን ወአሽሩ ተዋኒ አልሐምዱሊላህ ረቢል ዓለሚን ማይክ ያዙልኝ ማይክ ማን ይዘው ጥያቄ ወይም አስተያየት ወይም ሀሳብ ያለው ሰው